ሸቶኛል ያንተ መገኘት ሸቶኛል ሸቶኛል ያንተ ልውና ሸቶኛል እለምልማል ብዙ አፈራለሁ እለምልማል ብዙ ደግሞ ሊያቆጠ ቁጥ አዲስን ቅርንጫፍ ሊያበቅል ተስፋ አለው ለፍጥረት የመታደስን እንደገና ተስፋን ሰጠኸው ለእኔማ አንተነ ለኔ የነፍሴ ተስፋ የምትበልጥ ለማቆጥቆጤ ከውሃሽና የክፉ ምሳር ቆርጦ ሊጥለኝ እስከ ወዲያኛው ካንተ ሊለየ ስመጣ ተንገዳግቼ ስደርስ ወደታች ስቧት እዚ ምስማካሰት ሆኖብኛ አንዳች ሲሸተኝ የመገኘት ያንተ መዓዛ እቆማለሁ ዳግም በጽኑ ምረት ሲበዛ ሲሸተ የመገኘት ያንተ መዓዛ እቆማለሁ ዳግም በጽኑ ምረት ሲበዛ አልደርግም አልደርግም እያም እንጂ አንተ አለህ ስለ ሲወቴ ሁሌ ለምለም ነው